Kun Saganta Radio Dini Kenya. Let the Ummah rise, Ya Allah, Ya Rabb al-Alamin. Assalamu alaikum wa rahmatullahi wa barakatuh. የተወደዳችሁ የዲናችን ሬዲዮ ተከታታዮች የዕለተ ማክሰኞ መደበኛ ስርጭታችን ነው። ለዛሬ እንደተለመደው ሁሉ የተለያዩ መሰናዶችን ይዘን ቀርበናል። በመጀመሪያ ከትክክለኛ እስላማዊ ታሪኮች በሚለው ስር በሼህ መሐመድ ዘይን ዘህረዲን የሚቀርብልን ከባለፉት ሳምንታት ይቀጥላል። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ህይወት ታሪክ በተመለከተ እርሳቸው በተላኩበት ወቅት የነበረውን የአረቦችን የእምነት ሁኔታ በተመለከተ የሚያቀርቡልን ይኖራል። በመቀጠል ሐላዋ ጀነትን አስመልክቶ አጠር ያለ ቆይታ ያደርጋል። በመጨረሻም መጪው ጊዜ የረመዳን እንደመሆኑ የረመዳን ትዝታዎች በሚል አጠር ያለ ቆይታ እናደርጋለን። ከፕሮግራሞቻችን ጋር ኢልያስ ኑራ ብሪያችሁ ቆያለሁ። መልካም ጊዜ። አድማጮች አሁን በቀጥታ ወደ ፕሮግራሞቻችን እናልፋለን። በመጀመሪያ በሼህ መሐመድ ዘይን ዘህረዲን የሚቀርብልን ከትክክለኛ ታሪኮች የሚለው የረሱልን ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚዳስሰው ቆይታ ይሆናል። አቢ ወኡሚ ያ ረሱላህ ፊዳከ ሩሂ ወደሚ ያ ሐቢበላህ የጣዖት አምላኪዎች ከጣዖቶቻቸው ጋራ ምንድን ነበር ያረጉ የነበሩት? መጀመሪያ መንገድ ሊሄዱ ሲፈልጉ ወደ እነሱ ይሄዱና እሱን አቅፈው ይዘው በሰላም መልሰኝ ይወጣው ነው እንግዲህ አደራ ብለው ይሄዳሉ። ሲመለሱ ደግሞ በሰላም ተመልሻለሁና አመሰግናለሁ ብለው ግብራቸውን ወይም ስለታቸውን ያስገቡ ነበር። ይሄ በጣም አደገኛው የአምልኮት ተግባር ነው። ስለዚህ በዚህ የተነሳ የጣዖት አምልኮ አገሪቱ ላይ ተስፋፍቶ መጨረሻ ላይ ቁባና የተለያዩ እንትኖችን መስራትና አሁን ያለው የበየዶሪሁ የሚሰራው አይነት ሐውልቶች እየተሰራላቸው ይመለኩ እንደነበረ በየአካባቢው የነበሩ የታሪክ እንትኖች መዝገቦች ያሳያሉ። በነብዩ ግዜ አለይሂ ሰላቱ ወሰለም እንዲፈርሱ ካያደረጓቸው የጣዖት ቦታዎችም በተሰርቶላቸው የተለያየ አምልኮት ይደረግባቸው እንደነበረና ስለት ይገባላቸው እንደነበረም ይነግሩናል። ለሶፋ ወልመውተ ሚሻኢሪላህ ቢላህ ሶፋና መርዋ ኢሳፍና ናኢላ አዚያ ላይ ስለተመለኩ የጣዖት ማምለኪያ ቦታ ስለሆነ ኢባዳ ለናደርግበት አይቻለም ወይ የሚለውን ጥያቄ በዚህ መልኩ መልሶ مشاعير الله ናቸው ያ الله دین ከሚተገበሩባቸው ምልክቶች ናቸውና ግደለም ጃሂልያ ዚያ ስለሰራ ይሄንን ኢባዳውን እዚህ ቦታ ላይ ያለውን አያበላሽው ብሎ በግልጽ አስተምሯል። الله ይሰለክ በልጅ በባህር ዳርቻ እንዳንቱ ያዳቀ የሲገኛላቻ እንግዲህ እነዚህ የጣዖት አምልኮች በዚህ ይጀምሩ እንጂ ከዚያ በኋላ ግን በጣም እየተፋፋመ ሄዶ ይሄ በሂራና ሳኢባ ወሲላና ሐሚያልናቸው የስለታ አይነቶች በጣም በጣም ነበር ያስቸገሩት። አንቲም ድርሳህ ያለ ብርሃን ያራማ ስትታ በዝነቱ ያቸረን የነብያት አውራ የሰው ልጆች ፈርቶ ከቶ አልተፈጠረም አንቶኒየም በሂራ ማለት ይላሉ ጀሮዋይ በሳና ማንም ሰው እንዳይጋልባት ለውሃው ወተቷም እንዳይጠጣ ለእንግዳ ካልሆነ በስተቀር በፍጹም ንጻ ማንም እንዳይነካት የምትደረግ የግመል አይነት ነበረች ይላሉ። ሳኢባም ቢሆን የምትተው ለጣዖቶች የምትስለት የምትተው ማለት ነው። ወሲላ ማለት ምንድነው የሚያደርጉት? 10 ሴቶች በተከታታይ መንታ መንታ የወለደች 5 ጊዜ በመውለድ 10 ሴቶች ከወለደች በአጠቃላይ ይሄ እሷን ነጻ እንዲያደርጋት ማንም እንዳይነካት ያስደርጋት ነበር። ምን አሉ? وقالوا ما في بطون هذه الانعام خالصه لذكورنا ومحرم على ازواجنا ويكم ميتة فهم فيه شركاء بلو እነዚህ ሆዶች ውስጥ ያሉ እንስሳዎች ለወንዶቻችን ብቻ ይፈቀዳሉ ለሚስቶቻችን ግን አይፈቀዱም ከሞት ብቻ ሁላችንም በጋራ ልንበላው እንችላለን አሉ። ሐሚ ማለት ደግሞ ግመል ነው። አንዳንድ ጊዜ ግመሎች አንዷን እዚህ ያስወልዳል ሌላዋን እዚህ ያስወልዳል ሌላዋን እዚህ ያስወልድና የሆነ ቁጥር ላይ ሲደርስ ከዚያ በኋላ ለአምላክ ይለቀቅ ነበር። አምላክ የመረጠው ተብሎ እንዳይታረድ እንዳይጫን ሌላም እንትኖች እንዳይሰራበት ይሄ ትልቁ የአምልኮት ተግባራቸውና ተበላሽቶ የነበረው ይሄ ነው። ይሄ በስለት አይነት ነው። ከባዕድ አምልኮ ነፍሴን ያጠሩልኝ ወደ ተውሂድ ብርሃን በጥበብ የጠሩኝ ባለውለታዬ ሐቢብ ተምሳሌቴ ስላንቱ ይሰው እናቲም አባቴ እናቲም አባቴ። ሁለተኛው አረፋ ላይ መቆም ሲገባቸው በሐጅ ተግባር ላይ ሙዝደሊፋ ይቆሙት የነበረው ቢድዓ በጣም አደገኛ ነበር። ሁሙስ የሚባሉ ሰዎች ነበሩ። እነዚያ ሁሙሶች አረፋ አይወጡም። ለምንድን ነው ሲባሉ ከሁዱድ ላለመውጣት ሁዱድ አልሐረም ላለመውጣት ነው ይሉ ነበር። ሌላው ከሰሯቸው ከነበሩት የቆሸሸ የእምነት ተግባር ወንጀል በሰራንበት ልብስ ጧፍ አናደርግም በሚል ራቁታቸውን ጧፍ ያደርጉ ነበር። ማለት የነበረ ልብስ ካላቸው እሰይ አለበለዚያ አንድ ልብስ ያለው ካለ በቃ አልዮም يبدو بعضه او كله وما بدا منه فلا احله الله سبحانه وتعالى الذي كلهم بدعوتين ثم افيض من حيث افاض الناس يا بني ادم خذوا زينتكم عند كل مسجد بمل يتلاقي القران ايات لبساتكم من لبسوا لتلي للصلاه للعباده ستقوموا ሌላውም ደግሞ ሰዎች ደርሰው ከተመለሱበት አረፋ ላይ ደርሳቸው ተመለሱ ብሎ አላህ በግልጽ አወገዘው። ባለውለታዬ ሐቢብ ተምሳሌቴ ስላንቱ ይሰው እናቲም አባቴ እናቲም አባቴ። ሌላው ደግሞ ይሄ የተከበሩ ወሮችን ወደ ሌላ ወር ማሸጋገር ነበር። በመሰረቱ ረጀብ ከዚያ ዙልቂዕዳ ዙልሒጃ ሙሐረም ጦርነት ክልክል ነው። አንዳንድ ጊዜ ግን ረጀብ ላይ ጦርነት ማካሄድ ከፈለጉ እሱ ላይ ጦርነት ያደርጉና ሶፈር ሊቀይሩት ይችላሉ። እዛው ማተካካት ማለት ነው። ይሄንን የማተካካት ነገር الله سبحانه وتعالى بجلس أوجزه إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه لواطئ عاما لواطئ عدة ما حرم الله فيحل ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين. الذي በጣም ይታወቁ የነበሩ የተሳሳቱ የአምልኮት ተግባሮች በአረቦች ዘንድ ይከሰቱ የነበሩ ናቸው። የክርስትናና የአይሁዳ እምነት በአረብ ዓለሙም ቢሆን ከዚህ የተሻለ ብዙ አልነበረም። وهب بن منبه عندما نقرن نجران أكبابي ينبرو يمناويان فيمون المبال سوية كسوريا متو يا عسان أستمرو تستمر الله بلو ودده زوجته بزو يتساكات منك يستمرات جو اندهونين نقرن يا أيهودا استمروتن بيمن أكبابي عنده توسنة بزيتن كفال قصوبي هنم بزوم التنكرون بتلي إن أبراهام التوكبر والجوهلة بزوم يا أيهودا تنفرت يمن أكبابي القوية يقول يتساسات من أكبابيون سيوانيب تككل إن أمنات يميفلقوا سواتش بزون أبراهام في لاج العرض في هذه الظروف بزو حنفاء وتنبروا ما لتبايت شالم زيد بن عمرو بن نفيل وركعة بن نوفال للوتشم للوتشم إن لنبروا يتلايوا أحد سوتش عمل الكتاب نبي صلى الله عليه وسلم إن الله نظر إلى أهل الأرض فمكثهم عربهم وعجمهم إلا بقيا من أهل الكتاب من عرب وكرابي بزو يعيمان السوتشم دعنا نبروا بدل سنو ياو بزو الله سبحانه وتعالى ودمريت حزبوج تملكتو عرباتشونم عجماتشونم هلاتشونم رقماتشو بلاء وردباتشو إلا بقيا من أهل الكتاب تمز أفضل بيتوش توسونو سووش تمنش اللي فريضا ينبرو سووشي كارو بلا ما شاقن شين دانت يالله ولا انت ناو يتقاله يا الله هو داج أفتاركي يا إذرات نبي تنعفاكي قل يا زيد بن عمرو بن نفيل مبالو نفيل مبالو سوية نبي صلى الله عليه وسلم إنه يبعث يوم القيامة أمة واحدة هي سوية يكعمك أن بتشاون هزمه ويكسل يالو السوية الله يه زيد بن عمرو من نبره عند كان فقد كان ينكر أعمال أهل الجاهلية ويصرح ببطلان دين قريش ويقول لهم يقريش وش عمنت يتبلش مهون لنا يجاهلية تجواروش مدفع مهونات شون يعوذ نبر عند كان من على والذي نفس زيد بن عمرو بيده يا زيد بن عمرو هو تبجبه ونو جيتاي با الله ملاله ما أصبح منكم أحد على دين إبراهيم غيري كني للا عن دم سوي إبراهيم من قد اندال يازر قطع نعمية نقرات شخلوا على محمد بن إسحاق تارك بالمو يو لقد حدثت أن سعيد بن زيد بن عمرو بن نفيل وعمر بن الخطاب قال لرسول الله صلى الله عليه وسلم سعيد بن زيد ابن عمرو بن نفيل مالت يا زيسو يلي ان عمر بن الخطاب متو انا استغفر لزيد بن عمرو بن نفيل لا زيسو يدعو ان ادرقلت اللهم اغفر له ان بلو ولو ستعيقاته النبي صلى الله عليه وسلم قالوا نعم فانه يبعث امة واحدة اكاما كان بتشاون هزبه نو يمين نسا سو مالت السنو دعا درقلت قالوا ان ورقه نوفلم يزيحو عبال بيهنم بحالا فيچغرو ود كرسنا هيمانوت جبتو نبره عبيد الله بن جحش بن رياب اسلام اند جمره مجمريا يغبا بيهنم بحالا دمو ود كرسنا هيمانوت هدو نبره حبش على ياله انجوم ام حبيبا يا ابو سفيان اللي جاغبتو نبره وهلا نبي صلى الله عليه وسلم يتوت يا جبار السوسي كفرنو النزيه نبرون قديه يا عرب علمو يا من ماريوت كزانو الله سبحانه وتعالى نبي عليه الصلاة والسلام يلاكنا ودى ذكلن يوم نتن دي السمرو يا درزقو ما شاقن شين دانت يالله ولا انت ناوي تفعل يا الله هو داج أفتاركي يا إذرات نبي تنعفاكي لما من يوم بأعرب على مؤكرامي نبرا يأمنة انكفك عسين نبي عليه الصلاة والسلام متو باستكاك كنت نورو በዚያው በጀመረበት ሄዶ ይሆን ኑሮ አሁን በአለም ላይ ካሉ የዘቀጡ የእምነት ተግባር ፈጻሚዎች ይሆኑ ነበር። لكن الله سبحانه وتعالى رحيم نونا نبينا عليه الصلاة والسلام لكو لعربوها عدلم لعالم مجهن اللي هنا درداتش الله سبحانه وتعالى ينبينا عليه الصلاة والسلام استمرت الناس الناكا مكتب الشوط الله هذا القل بل إلى ذذير إلى تنرتب نسكمل القنائم الاستهنون والسلام عليكم ورحمة الله وبركاته يسألك بامجي በባህር ዳርቻ እንዳንቱ ያዳቀ የት ይገኛላቻ የዳዮቻችንና የመሻሾቻችን ጣፋጭ አንደበት የሚቀርብበት መድረክ ሐልዋ ሐልዋ ሐልዋ ሐልዋ አሃ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين وبه نستعين على امور الدنيا والدين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه وعلى من اهتدى بهديه واستنى بسنته واتبع شريعته ودعا إلى ملته وسلم تسليما كثيرا أما بعد أحباب الكرام أحييكم تحية الإسلام تحية أهل الجنة دار السلام السلام عليكم ورحمة الله وبركاته إخواني في الله إن شاء الله يزاري ትምርታችን የሚሆነው አልጀነቱ ወነዒሙها የሚል ነው። በአለማችን ላይ ያሉ ሙእሚኖችና ሙወሂዶች ሙስሊሞች አላህ Subhanahu Wa Ta'ala ከእሳት ነጻ አውጥቷቸው የጀነት እንዲያደርጋቸው ነው ምኞታቸው። ሁሉም አንቢያዎች رسولوچ صالحوچ ይህንን ሁሉ በዚች ዱንያ ላይ አላህን በመፍራት አላህ ያዘዘውን በመስራት አላህ የከለከለውን በመከልከል ከእሳት ነጻ ወጥቷቸው አላህ Subhanahu Wa Ta'ala ጀነት እንዲያደርጋቸው ነው غاያቸው ሌላ غያ የለም فلذلك نقول اللهم انا نسالك الجنه ونعوذ بك من النار ጌታችን ሆይ እኛ ጀነትን እንለምናለን የጀነት ሰዎች እንድታደርገን ከአዛብህ ደሞ ከቅጣትህ ከእሳት እንድትጠብቀን እንማጸናለን እንላለንኛ። ከዚህ አንፃር የጀነት ጉዳይ ኢንሻአላህ በተወሰነ ደረጃ ለማየት ሞክራለን። አላህ Subhanahu Wa Ta'ala ይቺን ጀነት የፈጠራት ለባለሟሎቹ ለባሮቹ ለሳሊሆቹ መኖሪያ እንድትሆን እንዲደሰቱባትና እንዲዝናኑባት ዘላለም እዛ ውስጥ ገብተው መውጣት የሌለባት የሆነችውን ጀነት ነው። كما قال ربنا عز وجل إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا إلى الله سبحانه وتعالى إن الذين آمنوا نزاكوا بالله سبحانه وتعالى يأمنوا كتاچو الله سبحانه وتعالى يالاچو النجر بمولو حق نوبلو يتقبلوا بما من بيتشا سايون كأمنتاچو غارا يجد سرا يسفلغالنا ملكام سرا دمو يسروت لنا الله كما في آخر سورة الكاف ان الذين امنوا وعملوا الصالحات نزايا امنوا تكو كامنتاچو غارا كايماناچوم غارا سران يسرو ملكام سران يسرو بقي ادلم انداندو سوووچ يوهوچ اندمياادرغوت ادلم انيا با الله امننا ليالو گن امنتاچو بقي ادرغو يميوسلوتالو لا الله سبحانه وتعالى كامنوا بهالا بامنوا بت يميسرو مهون علباچو كما يقول ابا سعيد حسن البصري رحمه الله ليس الايمان بالتمني ولا بالتحلي ولكن الايمان ما وقر في قلب وصدقه العمل الى ايمان بلو مالتكو ذم بلو امنكوين بمالت አይደለም ወይም በሚኞት ሊገኝ የሚችል አይደለም። ኢማን ብሎ ማለት ማወቀረ ፍቅል በልብ የታመነበት ሐቂቃ እውነት ነው ብሎ ከተቀበሉት በኋላ ወصدቀሁ العمل ከዛ በኋላ ደግሞ በተግባር የታየበት ከሆነ ነው። ስለዚህ ኢማን ካለ ስራውንም የግድ በውስጥ ያለውን ነገር አርካኖቹ አካላቶቹ በሙሉ እንዲሰሩ ያዛቸዋል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በዚህ ላይ ان الذين امنوا على በመጀመሪያ ኢማን አስቀደመና وعملوا الصالحات አለ ከዛ በኋላ ደግሞ መልካም ስራ የሰሩማ ከሆነ كانت لهم جنات እንደነዚህ አይነቶቹ እኮ አላህ Subhanahu Wa Ta'ala በእነሱ ላይ جنت አወጀባት ይላል። አላሁ አክበር። የጀነት ሰዎች የጀነት ፍጥሮች አደረጋቸው አላህ Subhanahu Wa Ta'ala። ጀነት ጀነትም ሲባል ዝም ብሎ ተራ ጀነት ሳይሆን فردوس ነው كما يقول النبي صلى الله عليه وسلم اذا سالتم الله الجنه فاسالوا الله فردوس الاعلى الى الله Subhanahu Wa Ta'ala ጀነትን የለመናችሁት ከሆነ ስትለምኑት ጀነትን فردوس الاعلى ለምኑት ይላሉ ነብይ صلى الله عليه وسلم فردوس سبحان الله ان الله سبحانه وتعالى فردوس የሚባለው ወንጀነት ለነሱ ወጀበላቸው ይለናል። አላህ ጀነት ማግኘት በመጀመሪያ ደረጃ ኢማን ይወሰናል። በአላህ Subhanahu Wa Ta'ala ወህዳንያ ያላመነ በኢማን የሌለው ሰው የፈለገ አይነት መልካም ስራ ቢሰራ ስራውን ጥቅም የለውም። በመጀመሪያ እምነት ይፈልጋልና ካልሆነ ኢማን ከሌላቸው ለምሳሌ ተውሂድን ያልተቀበሉ ሰዎች አቂዳቸውን ያልተስተካከለ ሰዎች ቢሰግዱ ቢጾሙ ሰደቃ ቢያወጡ ሊጠቅማቸው አይችልም። وقدمنا الى ما عملوا من عمل فجعلناه هباء منثورا ونملوا الله በመጀመሪያ ደረጃ በአላህ ያመኑ መሆን አለባቸውልና وعملوا الصالحات ከዛ በኋላ ደግሞ መልካም ስራን የሰሩ የሆኑ ሰዎች كانت لهم جنات الفردوس نزلا ለእንደነዚህ አይነት ጥሩ የሆኑ ያአላህ Subhanahu Wa Ta'ala ፍሬሃ ያላቸውና ባሮቹ እኮ አላህ Subhanahu Wa Ta'ala جنات الفردوس ለነሱ አደረጋት ይላል። እንግዲህ ጀነት የምትባለው ሁላችንም እንደምናውቀው كما ورد في وصفها لا مثيل لها እንደምታውቁት ጀነት ስለሷ ባህሪያት ሲገለጽ በፍጹም የጀነትን አይነት ወስፍ የተሰጣት ማንም የለችም። ጀነት ብሎ ማለት هي نور يتلألا سبحان الله نور برهان ببرهان نور بنور يلبسج وريحانة تهتز وقصر مشيد ونهر مضطرد وفاكهة نادجة وزوجة الحسناء جميلة وحلل كثيرة ما لا عين رأت ولا أذن سمعت ولا خطر على قلب بشر انجدي جنة بلو مالت ميغرمو يهونو جراتو چالوبات اتكلتو چالوبات فواكه بزابات በጣም የሚያማምሩ የሆኑ አላህ Subhanahu Wa Ta'ala እዛው ቦታ የፈጠራቸው የሆኑ ሴቶች አሉባት ሁራል አይን የሚባሉ ይሄንን በሰፊ ተገልጾባት ነው። በመጨረሻ ነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ ስሟ በጀነት ላይ የሚገኘውን ነገር ሲገልጹት ምን አሉ? በሶስት ነገር ዘጉት። ማላ አይኑን رأت አይን አይተው ማጣቂ የሆነ ነገር ወላ አዝኑን سمعت ጆሮም አንድ ቀን ሰምተው የማጣቂ ነገር ولا خطر على قلب بشر بسو ልጅ ደሞ በልቡ ላይ አንድ ቀን ውል ብሎ የማያቀ ነገር ነው ጀነት ውስጥ ያለው በማለት ነብይ صلى الله عليه وسلم ገለጹት። እንግዲህ በዱንያ ላይ በጣም የሚያማምሩ ነገራቶች ሊያይ ይችላል ሰውየው። በተለይ አቅም ያለው ሰው ሀብታም የሆነ ሰው ወይም ባለ ስልጣን የሆነ ሰው ባለ ጸጋ እነዚህን ነገራቶች በጣም የሚያስደስቱ ነገራቶችን በአለማችን እየዞረ ሊያይ ይችላል። ከዛም አልፎ ብዙ አስደሳች ነገራቶች በአለም ላይ እየዞረ ሊመለከት ይችላል። አቅም ስላለው ተራው ሰው አይደለም። እንደገና በጣም የሚያስደስተውና ለልቡ ብዙ ነገር የሚያመረቅኑትና የሚያስደስቱት የሚችሉ ነገራቶችን በልቡ ላይ ሊመጡ ይችላሉ። ግን የፈለገ አይኑ የሚያስደስት ነገር ቢመለከት ጆሮውም አስደሳች የሆነ ነገራቶችን እድሜ ልኩ ቢሰማ በልቡ ደግሞ በጣም የሚያስደስቱ የሆኑ ነገራቶች ቢያስብ በጭራሽ በፍጹም የጀነትን ያህል የጀነትን አይነት ሊያገኝ አይችልም በማለት ነብዩ ሰለላሁ ዐለይሂ ወሰለም በአጭር ቃል ገለጹት። ማላ አይኑ ራአት አይኑ አይታው የማታቅ የሆነ ነገር ወላ ኡዝኑን ሰሚዐት ጆሮ አንድ ቀን ሰምተው የማታቅ የሆነ ነገርና ወላ ኸጠረ ዐላ ቀልቢ በሸር አንድ ቀን በሰው ልጅም በልቡ ውል ብሎ የማያቅ የሆነ ነገር ነው ያለው በጀነት በማለት ነቢያችን ሰለላሁ ዐለይሂ ወሰለም ይገልጹታል። እንዳውም አንድ ጊዜ አናቢ ሁረይራ ረዲየላሁ ተዓላ አንሁ አቡ ሁረይራ አብዱራህማን ኢብኑ ሰክር የሚባሉ ታላቁ ሰሃቢ በሐዲስ ደረጃ በጣም የታወቁ የሆኑ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅ ከሰሃባዎች ሁሉ በሐዲስ ማውራት ተቀዳሚነት ያላቸው በጣም ትልቅ የሆኑ ሰሃቢ ምን ይላሉ? አንድ ጊዜ ቁልና ያ ረሱላህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጀነት ነዒም ስለ ጀነት ደስታ በሰፊው ሲገልጹልን አንድ ቀን ጀነት የምትባለው ነገር በጣም አጀበችንና ነብዩ ሰለላሁ ዐለይሂ ወሰለም በተወሰነ ደረጃ ስለዛ ወስፍ እንዲገልጹልን ፈልገን ነበረ። እና ምን የሚል ጥያቄ ጠየቅናቸው? ያ ረሱላህ ሚማ ኹሊቀት አልጀና ለመሆኑ ጀነት ከምንድነው የተፈጠረችው? በምንድነው የተሰራችው? እስኪ ንገሩን በማለት ጠየቅናቸው ነቢያችን ሰለላሁ ዐለይሂ ወሰለም። قال من الماء ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ጀነትማ የተሰራችው እኮ ከውሃ ነው ይቻሉን። قلنا اخبرنا عن بناء الجنه اذا اسكي جنات كمن اند تتجنباج نغران بمالت نبياچن صلى الله عليه وسلم طيقناچو ويلا بزي كده النبي صلى الله عليه وسلم قال لبنه من ذهب ولبنه من فضه جنبوا كورقنا ከፍዳ የተሰራ ነው በማለት ነብይ ሰለላሁ ዐለይሂ ወሰለም የታጠረውን በሙሉ ገለጹልን። ወመላጡሃ ይሄንን ወርቅና ዘሃብ የሚያጣብቀውና የሚይዝበት ነገር ደግሞ ሚስክ ነው አላህ ሱብሓነሁ ወተዓላ አዝፈር ያደረገው አሉ። ትራቡ አፈሩ ደግሞ ዘዕፈራን ይሄንን ሁሉ ነብይ ሰለላሁ ዐለይሂ ወሰለም ከገለጹ በኋላ ወመን የድኹልሃ አሉ። ታዲያ ይቺ ጀነት አላህ ሱብሓነሁ ወተዓላ በዚህ መልክ የገነባት የሆነችውን ጀነት እኮ ውስጥ የገባ ይሉና ነብያችን ሰለላሁ ዐለይሂ ወሰለም የነዓም ዘለዓለም ደስታ ብቻ ነው ላ ነዒም ማ ባዕዳሃ ነዒም በጀነት ላይ ያለው ደስታ በፍጹም በሌላው ዓለም የሚገኝ አይደለም። ሰሩ በቃሉ ሙሽሪኮች ምንስ ቢመኙም በአላህ ጥላ ስር አይሆኑም። ለእኛስ መዋደድ ፈርድ ነው ጠርቶ እንዳያኖረን ጀሊሉ ከመሃል መርጦን ከሁሉ በዚያች ቀን ሲለን የታሉ የታሉ የታሉ ለአላህ ብለው የተዋደዱ የታሉ የታሉ ረዥም ነውና መንገዱ እዝነቱን ያን ያካና የተስፋ ቃሉ ነውና በመዋደዱ የጸና እሱ ሰው ድናል ከፊትና እንዴት ያስቀናል ልባቡ ፊቶች በብርሃን ሲዋቡ የተዋደዱ በሙሉ ተብለው ሲጠሩ የታሉ ለአላህ ብለው የተዋደዱ የረመዳን ትዝታዎች ረመዳን ማለት በአረብኛ የቀን አቆጣጠር 9ኛ ወር ነው ማለት የወሩን ክብር በትክክል ላይገልጽ ይችላል። ረመዳን ማለት የጾም ወር ነው ማለትም ለረመዳን ያነሳቅ ምን የሚያላብስ አገላለጽ ነው። ረመዳን ማለት ከዚህ ላቅ ያለ ትርጉም ያለው ለሙስሊሞች በውስጡ ተቆጥሮ የማይዘለቁ ትዝታዎችንም ሆነ ስጦታዎችን ያጨቀ ታላቅ ክስተት ነው። በረመዳን ከትንሿ ቤታችን አንስቶ ትልቋን ዓለማችንንም ጭምር ሁሉም የራሳቸው ትዝታዎች አሏቸው። ረመዳን ሲባል መንፈሳዊነታችን ትዝ ይለናል። ረመዳን ሲባል በውስጡ የተወሱ ታላላቅ ክስተቶች ትዝ ይያሉን ውስጣችን በሐሴት ይሞላል በቁጭት ይንገበገባል በጸጸት መተናነስ ይሰማናል። ከረመዳን ጋር በተገናኘ በርካታ ርዕሰ ጉዳዮችን እያነሳን ማውጋታችንን በይደርና ቆየውና ለዛሬ ከታሪክ ማህደር ላይ ያገኘናቸውን ጥቂት ነጥቦች በትዝታ እናስቃኛችሁ። አብራችሁን ሆኑ። አዎ በረመዳን ብዙ ነገር ትዝ ይለናል። በሐሳብ ወደ ኋላ ይቋዙ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተሟላ ዝግጅት ያላደረገውን ሰራዊታቸውን ይዘው ከመዲና በመውጣት ወደ መካ የሚያደርሰውን ዋናውን መንገድ ይዘው ሲጓዙ ረውሃ ከተባለ ጉድጓድ አጠገብ ደርሰው ረፍት ሲያደርጉ ከዚያም ወደ መካ የሚወስደውን መንገድ ወደ ግራ በመተው ወደ ቀኝ ታጥፈው ወደ በድር ታሪክ ወደ ማትረሳው ስፍራ ሲያመሩ ረቀን የተባለውን ሸለቆ አግድም በማቋረጥም ቁልቁል ሲጓዙና ስፍራ ከተባለውን ቦታ ሲደርሱና ሲሰፍሩ ትዝ ይለናል። ሁለት ባልደረቦቻቸውንም ወሪያ መጡ ዘንድ ወደ በድር ሲልኳቸው አው በረመዳን ትዝ ይለናል። እውነትና ሐሰት ጦር ሰብቆ ተገናኙበት የበድር ሜዳ አው ትዝ ይለናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰራዊታቸውን ረድፍ አስተካክለው ሲመለሱ ወዲያውም ሐያሉ አላህ ቃል ይገባላቸው እንዲል ያጎናጽፋቸው ዘንድ ሲማጸኑት አላህ ሆይ ቃልህን እንድትሞላማ ጽናሃለሁ እያሉ ሲለምኑት ትዝ ይለናል። ጦርነቱ ሲጋጋም ወጊያውም ሲበረታ የሚከተለውን ሲናገሩ አላህ ሆይ ይህችን ስብስብ ካጠፋሃት በብቸኝነት የሚያመልክህ አይኖርም። አላህ ሆይ ፈቃድ ሆኖ ይህች የአማኞች ስብስብ ከጠፋች ከዛሬ በኋላ መቼም ቢሆን አትመለክም ብለው ፈጣሪያቸውን ሲማጸኑት የዱዓቸውን ብርታት ጋቢያቸውን ከላያቸው ላይ እስኪያወርደው ድረስ ሲለምኑት ትዝ ይለናል። ውዱና እውነተኛው ባልደረባቸው አቡበክር ጋቢያቸውን ወደ ትከሻቸው እየመለሱላቸው ያአላህ መልእክተኛ ሆይ ይበቃውታል አላህን ብዙ ለምኑት ብሎ እስኪናገሯቸው ድረስ ሲመጸኑት ትዝ ይለናል። በረመዳን አላህም ይህን ሰምቶ ዱዓቸውን ሲሰማ እኔ ከናንተ ጋር ነኝ አማኞችን አጠናክሩ በእነዚያ በካዱት ሰዎች ልቦች ውስጥ ፍርሃትን ለቃለሁ የሚለውን የአላንፋል ምዕራፍን አንቀጽ ሲያወርድ ትዝ ይለናል። በረመዳን በዚያች ቀን በረመዳን 17ኛ ቀን በሙስሊም ሰራዊትና በቁረይሾች መካከል የተደረገው እልህ አስጨራሽ በእውነትና በውሸት መካከል የተደረገው ወሳኝ ፍልሚያ በሙስሊሞች አሸናፊነት ሲያከትም ትዝ ይለናል። በረመዳን ትዝ ይለናል ሰዋድ ቢን ገዝለህ የተባለው ነብዩ ባልደረባ በዚያች ዕለት ያደረገው ነገር ሶሃቦችን በእንባራጭና ያስገረመ ነበር። ነብዩ መሐመድ ለበድር የተሰለፈውን የሙስሊም ጦር ሲያስተካክሉ ረድፍ የሚያስተካክሉበት እንጨት መያዛቸውና በያዟት እንጨትም ሰዋድ የተባለውን ሶሃባ ከሰልፉ ወጣ ብሎ ነበርና ሆዱን ወጋ ሲያደርጉት ሰልፉን እንዲያስተካክል እርሱም ያአላህ መልእክተኛ ሆይ አሳመሙኝ ብድሬን እንድመልስ ይፍቀዱልኝ ሲላቸው አው ትዝ ይለናል። ምን አይነት ደፋር ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነኩኝ ብሎ ብድሬን ካልመለስኩ ብሎ የሚጠይቅ ደፋር። እርሳቸውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጆች የሰብእና ማማ ናቸውና ሆዳቸውን ግልጸው ና ሰዋድ ብድርህን መልስ ይሉት ትዝ ይለናል። ሰዋድም ነብዩን ሲያቅፋቸውና ከሆዳቸው ላይ ሲስማቸው ለምን እንዲያሰብክ በማለትም ሲጠይቅ እርሱም ያአላህ መልእክተኛ ሆይ እነሆ ለውጊያ ተሰልፈናል ምናልባትም በዚህ ውጊያ ለሞት ስለምችል ከርሶ ጋር ባለኝ ግንኙነት የመጨረሻው አቅስመት ቆዳዬ የርሱን ቆዳ እንዲነካ ፈለኩ ሲላቸው መልካም እድል እንዲገጥመውም ዱዓ ሲያደርጉለት ትዝ ይለናል። በረመዳን ስንት ነገር ትዝ ይለናል። ድል አድራጊነት፣ የፍቅር ጥግ፣ ታጋሽነት፣ መንፈሳዊነት፣ ሌላም ሌላም። ረመዳን የሙስሊሞች የተሐድሶ ወቅት ነው። ራሳቸውን ፈትሸው በመስታወት ገጽታ የማየት ያህል ያሉበትን ሁኔታ የሚመለከቱበት የሚጸጸቱበት ወደ ቅኑ ጎዳና የሚመለሱበት ወቅት ነው። ረመዳን ብዙ ታሪካዊ ክስተቶችን ያስታውሰናል። የቅርብ ጊዜው ዓለማችን ከምታስታውሳቸው ስማቸውን በወርቅ ካሰፈሩ የታሪክ ጀግኖች መካከል ይጠቀሳል። እንደሱ አይነት ጠላቶቹና ተቀናቃኞቹ እንኳን ስለ ደግነቱም ሆነ ጀግንነቱ የሚመሰክሩለት መሪ በቅርብ አልታየም። አው በረመዳን ይህ ሰው ትዝ ይለናል። صلاح الدين الأيوبي يهسو يمسكال تورينيو تشناشن نفو إيرو ساليمن كأمتات بوهالا ودي مسلمو تشمداف ملسو ينسي عدر قناس ياساكا تألاتو تشو سلرسو ياللاتشو عم ملكاكت سايك النسنب ده قنات جيقن النتنا استراتيجيست يهسو برمضان እንደ ኤሮፓውያን አቆጣጥር በ1187 ሆርን ኦፍ ሃቲን በተባለ ስፍራ ያደረገው ክስተት ትዝ ይለናል። ቀደም ብሎ ለአመታት የመስቀል ጦረኞችን ሲከብ አቅሙን ሲያጠናክር ደካማ ጎኖቹን ሲያጸዳ በአጠቃላይ ላሰበው ግብ ቅድመ ዝግጅቶቹን ካጠናቀቀ በኋላ እጅግ የሚደነቅበትን በእንቅስቃሴ በአእምሮ በታክቲክ ጠላቶቹን በልጦ ባነስተኛው ጋብቻ ጠላትን ሲያንበረክክ በረመዳን። በሰዓታት ውስጥ ወደ ኢየሩሳሌም የሚወስደው መንገድ ክፍት ሲሆን የመስቀል ጦርነት አመራሮች በቁጥጥር ስር ሲውሉ دلونم سياتات تزيلنا صلاح الدين الأيوبي او برمضان بزو بزو نغروش تزيلنا ليلوش رمضان تزيطاو تشاكشنن بكت أيج اللفن ملك تعلن يسامن سويبلن والسلام عليكم ورحمة الله وبركاته. بالحب تلقاك البدور ضيف الأماني والسرور فيك العطايا والأجور يا مرحبا يا مرحبا زين الشهور. أرمجوك يالتون مستنادو جاتسن ناتناك لن الله هنا እናንተ የሰማችኋቸውን ፕሮግራሞች ኤሎችም እንዲሰሙት አደርጉ ዘንድ እንጠይቃለን። የዛሬን ጨርሰናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።